ኪታብ ጽፈዋል። ይሄ ኪታብ ብዙ ጠቃሚ እውቀቶች አሉበት ይላል። ያደነቀላቸው او عرف بمساعدتهم ومعاونتهم ወይም ደግሞ እነዚህ ሙብተዲዑችን በመርዳትና ከነሱ ጋር በመተባበር የሚታወቅ ከሆነ ይህ ሰው መቅጣትና ማረም ግዴታ ነው። او كره الكلام فيهم ወይም ስለ ሙብተዲዑች መነገርን የሚጠላ አመል او كره الكلام فيهم ስለ ሙብተዲዑች ሲነገር የሚቆረቆረው የሚከፋው ከሆነ ይሄ ሰው ምን መሆን አለበት ይላሉ። መቀጣት አለበት መታረም አለበት ከዚህ ስህተቱ ይላሉ። او اخذ يعتذر لهم ويدجمع عذر ميفلالقلاتهم اي سنين يالو اندي اسبو ليون ይችላል عذر مفلقله ይሄን ያለው እንደዛ አስቦ ሊሆን ይችላል። الله ከሰማይ ቢወርድም እንኳን ተመልከቱ አንድ ሰው ምን አለ يوسف القرضاوي الله ከሰማይ ቢወርድም እንኳን ይሄን ያህል 99 ነጥብ ምናምን የሚባል ድምጽ አያገኝም። አረቦች ዝም ብለው 99 ነጥብ ምናምን 98 ነጥብ ምናምን ይላሉ አለ። ከየት መጥቶ ነው የሁሉ በዚህ ሁሉ ድምጽ አንድ ሰው የሚመረጠው አለ። እንዲህ አይነት ድምጽ ለአንድ ሰው አይገኝም አለ። በዚህ ፐርሰንት አንድ ሰው የሚመረጠው ሰው አይገኝም ካለ በኋላ ምን አለ አላህ እንኳን ከሰማይ ቢወርድ ይሄን ያህል ድምጽ አያገኝም ብሎ ተናገረ። እንግዲህ ይሄ ንግግር ጥሩ ነው የሚባል ዑድር የሚፈልግለት ንግግር ነው። የሶዳጆች ግን ምን እንደሚታይ ይሄ እኮ ለማለት የፈለገው ሲላ ምንድነው ይሄ ይሄን ያህል ድምጽ አይገኝም ለማለት። ታዲያ ይሄን ያህል ድምጽ አይገኝም በአላህ ነው እንደምሳሌ የሚሰጠው? አላህ ሌላ ምሳሌ ጠፋ በአለም ላይ? አላህ ብቻ ነው ያለው። በአላህ አላህን ክብሩን ዝቅ ካላደረገ ይሄ ነገር ይሄ መልእክት ሊተላለፍ አይችልም። عالم من كن عواقي من صوت ابن عثيمين رحمه الله ان ميرثو من تلالاتو سيبالو منالو እንደዚህ አይነቱ ንግግር የተናገረ ሰው ይፈታበ ተውበት እንዲያደርግ ይጠየቃል። ፈኢንታብ ተውበት ካደረገ ጥሩ ወኢላ ቁትላ ካልተውበተ ግን መገደል አለበት። አላህን እንዲህ አድርጎ ክብሩን ዝቅ የሚያደርግ ሰው አላህ በዚህ ያህል ድምጽ አይመረጥም ተቀባይነትን አያገኝም ያለ ሰው መገደል አለበት አልተውበትም ካለ። መስጂድ ላይ ነው እንግዲህ ኹጥባ ላይ ነገር የተባለው በድምጽ ለፈለገ ሰው መረጃ መውሰድ ይችላል። እንግዲህ ቢዳን ይደግፍ ሰው ምንድነው ይሄ ሲባል የዑለማ ስንተነት አስኪ የሚባለውን ነገር መጀመሪያ አዳምጡ። እየተባለ ያላህ ጉዳይ ነው እየተወራ ያለው ያላህ ክብር ተነፍቷል ነው እየተባለ ይሄ ያላህ ክብር መነካት ታንገበግባቸው ዑለሞቻችን ተነኩ ዑለሞቻችን ታሙ አገሌ የሚባለው ግለሰብ ሱሐባን ተሳድቧል ሲባል ዑለማ ተሰደበ ስሙ እንዴት ይነሳል? ሱሐባን ነው እኮ ተሳደበ እየተባለ የሱሐባ ጉዳይ ቆረቆረን ማለት ሱሐቦችን አጭበርባሪ በነብዩላህ አደም አለይሂ ሰላም የሚያሾፈው በነብዩላህ አደም አለይሂ ሰላም ያሾፈ አለገለ ሲባል ዑለሞች ተሰደቡ ይባል አንቢያዎች እየተሰደቡ አለን ሱሐቦች እየተሰደቡ አለን የአላህ ክብር ዝቅ እየተደረገ አለን ከአላህ በላይ ከሱሐቦች በላይ አለን እንዴ በዚህ ዘመን ሰው እነሱ ማን ሆነው ነው እንዴ ሱሐቦች ጉዳይ ሳይቆረቆረን ምን ቆረቆረላችሁ? እኔ ያለው ችግር ይሄ ነው። በሙብተዲዑስ መካከል ስለ ቢድዓ አራማች ይነሳ ዑለማ ተሰደበ የዑለማ ስም ተነሳ ሐሜት ሐሜት የዑለሞች ጋር መስሞም ነው መርዝ ነው እየተባለ ይወራ በዚህ ሁሉ እናምን አለን። والله ዑለሞች መታማት የለባቸውም ዑለሞች መስደብ የለባቸውም አው የዑለሞች ጋር መርዝ ነው ዑለሞች ማማት ሌላን ተራሰው እንደማማት አይደለም ወንጀሉ በጣም ከባድ ነው። ነገር ግን የተሳሳተን ሰው ማረም ደግሞ ይሄ ግዴታ የሆነ ጉዳይ ነው ማስተካከል ግዴታ። ያሁን እነዚህ ሰዎች ምንድነው ማለት ያለባት ይሄ ንግግር ትክክል ነው አይደለም ብሎ መገምገም ሲገባቸው አንተ እንዴት ቸፍስታደባል? አንተ ቢያንስ ቁርሱ ስንትና ስንት ኪታብ ጽፏል? እሱ ስንትና ስንት ለኢስላም መስዋዕት ከፍሏል? እሱ እኮ በዚህ ዘመን እንደዚህ ያደረገ ሰው ነው እኮ ይሄን ያህል የትምህርት ደረጃ ያለው ፕሮፌሰር ዶክተር ከዛ ወከዛ እየተባለ ይነገራል። ሁሉ ዶክተር የተባለ ሁሉ ምን ሊሆን አይችልም? ሰው ሰው ሊሆን አይችልም። እንደውም አንድ ሸክ ምን ይላሉ ከስም በፊት ሁልጊዜ ዳል ንጥብ ይችላል ሁልጊዜ ዶክተር ብቻ አንዳንዴ ደጃልም ማለት ነው ሁልጊዜ ዶክተር ማለት ነው። ምክንያቱም ዒልም ኖሮ ራሱ ምንም ያደርጋል የሚያጭበረብራል አይደል የሚያንታታው ነው በደልም ይከታል عالم نو تبلو تقمطو نبي صلى الله عليه وسلم ذنب باندك انفا مرض باندك انفا مداني تيزالك ስትገባ መርዝ ባለው ቆንቋ ነው የምትገባው። ስለዚህ እናንተ ሙሉ በሙሉ ንከሯት መርዙ በመድኃኒቱ ይፈወሳል ብለዋል። ይህን ሐዲስ አስተምሮ እሱ ግን ዓሊም የዲን ምሁር የዲን ታጋይ ተብሎ ምን ይላል? እኔ በዚህ ዙሪያ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ከምቀበል አንድ የህክምና ባለሙያ እሱ የሚሰጠኝ ምክር መያዝ ይሻለኛል። እንዴት ብሎ እሱ የህክምና ባለሙያ አይደለም። ዛሬ በህክምና መርዝ ዝም በምን አለ መርዝ አለ ጎጂ ነው። ስለዚህ እኔን ሐዲስ ከምሰራበት ሐኪሞችን ማዳመጥ ይሻለኛል ይላል። ግን ስሙ ከበፊቱ ምን አለው ዶክተር ይኖረዋል ወይም ፕሮፌሰር ሊኖርበት ይችላል። እና የሰዎች ስለ ሰዎች ይነሳ እገሌ ምን ብሎ ነው ስሙ የተነሳው ብለን ነው መጠየቅ ያለው። ለምን ስሙ ተነሳ? ይሄ ችግር ስላለበት ይሄ ነገር ችግር ነው። አዎ ችግር ነው። በምን ደሊል? ከቁርአን ይሄው ከሐዲስ ይሄው ከዑለሞች እንዲህ ብለዋል። ከዛ በኋላ መቀበል እንጂ ገና ስሙን ስንሰማ ጆሮአችንን ይዘን ዑለማ ተሰደበ፣ ዳዒዎች ተሰደቡ፣ ካፊር ተባሉ፣ ሳትናቸው ተባሉ የምንል ከሆነ ሐቅን መቼም ቢሆን በእንደዚህ አይነቱ አካሄድ ልናገኘው አንችልም ማለት ስለው ምን አሉ او اخذ يعتذر لهم ويمل الناس عذر مكنيات يفلقلاچو كونه يمقطعت አለበታል بل تجب عقوبه كل من عرف حالهم ولم يعاون على القيام عليهم عندهم ينسون هنيتا اوقو بالنسو ላይ ተበብር የማያደርግ ሰው ሁሉ መቀጣት አለበት። مبتدع መሆኑ ከታወቀ የሱን ቢድዓ በመውገዝ ላይ ተበብር የማያደርግ እርዳታ የማያደርግ ከሆነ መቀጣት አለበት። فإن القيام عليهم من أوجب الواجبات የነሱን ስህተት በማስተካከልና በማረም ላይ መስተማራት ይሄ ግዴታ ከሆኑ ነገሮች አንዱ ግዴታ ነው። በል እንደውም أوجب በጣም ጠንካራ ግዴታ የሆነ ጉዳይ ነው ይላሉ። ይሄን ኢብኑ ተይሚያ ረሂመሁላህ ንግግር ዛሬ ለብዙ ሰዎች አባባል እንደማስረጃ አድርገን ልናቀርበው እንችላለን። አምሳ ስድስተኛው ጥያቄ ከታችም አሉ። ሌሎች ከሙፍተዲዎች ጋር ከመቀመጥ ተሕዚር የሚያደርጉ የሚያስጠነቅቁ ንግግሮች አሉ፣ አንብቧቸው። ማ ሁወ መንሀጁ አህል ሱነቲ ፊ ነቅድ ሪጃሊ ወዚክሪ ልአስማ፣ አህል ሱና ወልጀማዓዎች ሰዎችን በመተቸት ዙሪያና ስማቸውን በማንሳት ዙሪያ መንሀጃቸው አቋማቸው ምንድን ነው? ነቅድ ማለት መተቸት ሲባል ው ዝም ብሎ የምናስበው መተቸት ሳይሆን የታሰበው እዚህ ላይ አንድ ስህተት ያለበትን ሰው እገሌ ስህተት አለበት ብሎ መናገር ነው። ነቅድ ማለት ይሄ ነው፣ ሌላ ምንም መልእክት የለውም። ትችት የሚባለው ግን ቃሉ በጣም ሰፊ ነው፣ ይሄንን ላይገልጸው ይችላል። ሰውን ማጣጣል፣ መዝለፍ፣ ይሄ ሁሉ ትችት ሊባል ይችላል። በዚህ የታሰበው ግን ስህተት ያለበትን ሰው ስህተቱን በመናገር ዙሪያ አቋማቸው ምንድን ነው? ወዲክሪ ልአስማ የሰዎችን ስም አንስቶ በማስጠንቀቅ ዙሪያ አቋማቸው ምንድን ነው? وهل تبين اخطاء بعض الدعاه فتنه يجب الكف عنها يعني عند دعاه دعوه ما يدرجو سوتش سم سهتتوش منسات ما برارا تغلي زي بوتا لا يتساسوال بلو مناجر فتنه نو ايه باومه وس ربشا عند مكسكف يقطرالو كزي نجر مقطب جديتا يهونبنالو الى الطياقه الجواب الخطا يبين سهتت قلت ما درج علبت ما برارات علبت لابد ان يبين الخطا من الصواب سهتتي هنا وكتكلنياو مليت علبتي هاي كاري هنا قداي نو اما الاشخاص قلتها بن بتملكته فليس في تناول شخصياتهم فائده يقلسبوچن باهري بمناجر يميغني منن تكنيل شخصيات مالك يسون باهري بماورات ثلاثه من الناس سلا ملكو وين سلا قومتو او دغمو سلا انغاغرو ليلا ከረሱ ውጭ ሆኑ ነገሮች ዘለፋና ስድብ ማለት ይሄን በማድረግ የሚገኝ ምንም ጥቅም የለም። بل فيها مضره عندهم ጉዳት ነው ያለው። እየሰደቡና እያጣጣሉ ወይም ደግሞ በሱ እያፌዙ መናገር ይሄ ሰውን ያርቃል እንጂ አያቀርብም። በዚህ አጋጣሚ አንድ እግረ መንገድ ልንጠቅስላችሁ። ስለሆነ ቢድዓ ረመጅስ በሚነገርበት ሰዓት መሳቅ ማሾፍ አያስፈልግም። ልክ አሁን በቅርቡ እንደተከሰተው ማለት አሁን ይቅራል። ስለሙብተዲዑስ ተተነገረ ምንድነው መሳቅ ፋይደው? የተሳሳተ የሚያስቅ ነገር ካለ ያስቀል፣ አለበለዚያ ግን ጃሂል የሆኑ ሰዎችን ያስበረግጋል። ሁሉም ሰው እኩል የሆነ አእምሮ አይደለም አቀባበል አይደለም በዚህች ምክንያት ብቻ ሐቅን የሚጠላቸው ሊኖር ይችላል በዚህች ምክንያት ስለዚህ ጥንቃቄ ልናደርግ ይገባል ብዙ ጊዜ በተደጋጋሚ የሚታይ ነገር ስለሆነ ማለት እኔንም ስናገር ከመሳቅ ስለእንደዚህ አይነቱ ነገር አላህ ይጠብቀኝ ከዚያ ምን አሉ በል فيها مضره እንደውም ጉዳት ነው ያለው አሉ نحن لا نتعرض للاشخاص ان ياسوچن ግለሰብ ባህሪያቸውን አይደለም የምንፈልገው وانما نبين الاخطاء የምንፈልገው ስህተታቸውን ማብራራት ነው እንጂ እነሱ መተቸትና ማጣጣል አይደለም አቋማቸው ነው ዋናው የሚፈልገው ማለት ونبين الصواب للناس ትክክለኛ የሆነውን ነገር ለሰዎች ማብራራት ነው የምንፈልገው من ان ياخذوا بالصواب ويتركوا الخطا ትክክለኛውን ነገር እንዲይዙና የተሳሳተውን ነገር እንዲተው ነው የምንፈልገው وليس الهدف من ذلك هو النيل من الشخصيات او التشفي منها ايه علامه የሰዎችን ባህሪ ማንሳት ወይም ደግሞ የሰውን ስብዕና ማጣጣል የሰውን ባህሪ መተቸት ሳይሆን ወይም ደግሞ ተሸፊ እነሱ ላይ ያለብንን ቂም ለመበቀል እነሱ ላይ ያለንን ጥማት ለማርካት ሳይሆን ስህተቱን ማብራራት ነው